تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعما يعظكم به إن الله كان سميعا بصيرا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا وإذا قيل لهم تعالوا إلى ما أنزل الله وإلى الرسول رأيت المنافقين يصدون عنك صدودا فكيف إذا أصابتهم مصيبة بما قدمت أيديهم ثم جاءوك يحلفون بالله إن أردنا إلا إحسانا وتوفيقا أولئك الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا. صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين وبارك الله فيك أخي في الله. الشيء نقدي نبيك صلى الله عليه وسلم اندالوت ويميلوت ينبر نقر لاستوساتشو من دنو باند مسجد كوتش بلو صحاباتشو كنسوات أقب كوتش بلو تعليمنا درس جمرو نبيك من يلو نبر لياليني أولو النهى والعقول إلى اللو لياليني أولو النهى والعقول باكاتشو ودنيت أغات أغاية متلوت النزا يتكدد سلتشا سايهونو يالتكدد سلتشا وش ودنيت أغات أغاية بلو مالت يني نقر سمتو بتقامي مقاطرنا يني نقر سمتو راساتشو ترتو لسو مياس ردو أغات أغاية بلو ودنيت إلى اللو أهون دم منفلقو من دنيا تفسير سلوهوني نقر يا الله كلام سلوهوني يا الله نقر سلوهوني يا الله وكلن سلمن نقر النزا بتقام تمرت فلاقينا تمرتو بدن بيمي قبات شو أستماري وشنا أواكي وش ودنيت أغات أغابيلونا يعني مجرشا يعني كومنت سيسات ودومو ያው አንዳንድ ጊዜ እንደ አኺ ፊላህ የሚያደርገው ባጭሩ እኔ ለምሳሌ በአንድ ሰዓት የገለጽኩት ነገር በ10 ደቂቃ አሳጥሮ ሲናገር ወይም ደግሞ ከበድ ያለ ነገር ሁሉ ሳይሆን ትንሽ ጠንከር ያለ ሰው ላይ ገባው ይችላል የሚለው ነገር ደገም ሲያረጋው እንደዚህ ናቸው እንግዲህ አቡ አኒስ ካለ እንደዚህ ካሉ እንደዚህ በቃ ወደኔ ጠጋቢሉ ጥሩ ነው እላለሁ እሺ ب58ኛ آية ነው ምን ጀምረው يقول سبحانه وتعالى ان الله يأمر ايش معنى يأمر يزال جدتا يأمر ان تؤدوا الامانات الى اهلها قلصنو نغرو ان الله يأمر أن تؤدوا الأمانات إلى أهلها. ይህ አንድ ትእዛዝ ነው። የታመንክበት ነገር ለላመነህ ሰው መልስለት ስጠው። እሺ? የታመንክበት ነገር አትካድ አትዋጠው ለባለቤቱ መልሰው። ይህ አንድ ትእዛዝ ነው። ሁለተኛ وإذا حكمتم بين الناس تصوروا الآية واضحة وإذا حكمتم بين المؤمنين لا وإذا حكمتم بين المسلمين لا وإذا حكمتم بين الناس إيش معنى الناس؟ الناس من يتكلل مؤمنهم كافرهم فاسقهم فاجرهم منافقهم بمول يتكلل سلزي فرد ستسطو وندم إسلام نو بله ودسوت أقابله حق حق ان انغتون تمززه شملك ارغ حقون لوغني مالت بتام كبار وانجلو واذا حكمتم بين الناس ان تحكموا بالعدل انزي هلت ازازوك الى الله سبحانه وتعالى ان الله نعم ما يعظكم يه بتام تلك شرنت نو تلك اتقا نو تلك من رهره نو كالله يهن نجر تلك سطوتا نو يهولت نجر سياز الله سبحانه وتعالى لهزبو لهبره تسبو تقلالا تقم سلهونه الله سبحانه وتعالى بتعزاز ملكنا يسالفو واذا حكمتم بين الناس ان تحكموا بالعدل ان الله نعما يعني ايش معنى يا الله نعما نو يهن تعزاز عند تعزاز توسدو እንደ ጭካኔ አትወሰደው ንዕማ ነው እንጂ ይሄን አድርግ ሲልህና የሚጠቅም ነገር ሲሆን ንዕማ يعذكم به ان الله كان سميعا سميعا بصيرا الى الشيء طبعا ይሄን አያ መጀመሪያ ሲወርድ ዋናው ምክንያት አለው ግን ዋናው ነገር ምክንያቱ አይደለም የሚያስፈልገን ተቅላላ ለኡመት መሐመድ እስከ يوم القيامه የምንሰራበት ትልቅ አያ ነው ይሄ አያ سببه يعني يتجمربت من دنو يعني يتجمربت سنل اصلا سماينا مريت سيفطر نو يتجمرو ادم سيفطر عدال عند النارك تازنال لكن سببه من نبر رسول الله صلى الله عليه وسلم 10 شي وتادروچ يزو ود مكه متتو مكه باش مشركين بمشركون بمشركوچ سر ينبرچو ظلما وعدوانا وافتراءا بالنسو يجنبرچو نبياتشن أسر شو التدروس مدتو بإذن رب السماوات والأرض نتعاك وطوات بوهلا هلتشي مركونيوش نبورو الزا هلتشي وندنا سيتلالك سيتوشنا تلالك وندوش تلالك اندازي يعني تقلال لا يمكا سوش اندازي بمولو بس لمنا حق مسرات من دناتشو بارياناتشو نبياتشن كفلقو بجزيرة العرب هيدو يشتاتشوال يشتاتشوال كفلقوا أقل قادر قواتشوال لكن نبياتش صلى الله عليه وسلم الرحيم الرؤوف من ألاتشو أنتم الطلقاء نسعى بياتشوال له بلو نسعى واتواتشو يهن كالو بهالا لعثمان ابن أبي طلحة عثمان ابن أبي طلحة مبال كدرو جمرو يكعبا قل في زينب بروسو قل فوام تأوالتنا ستاتشو مكنياتهم اهون نبياتشن امير ناتشو خلاص يا مكة يا مدينة تقلالا بأربع قروش ينبرو الزاقزي تقلالا انتنو يقال في ستيت بمولو الزا سلام ينبرو امير ناتشو اهون نبياتشن كل فام تاوالوت الناس التوت ودا كعبا وستقبتو نبياتشن لما جمرا قزي بسلمنا يتاززو صلاة الزا سقدو مالتنو سقدو النا كذبو هلا من الوت يا عثمان الوت نعم يا عثمان نعم هاك مفتاحك يا عثمان اليوم يوم بر ووفاء لزل ألم لانتنا لانتك أبلا ستتشال لهنا ينانتنو يهقلف انانتنا تشو كعبان يمتاستراد دروبلو لبالبيتو من لسلت قلفو بالبيتو يا عثمان ابن طلحان يسوك أبلانو سلزي كدروم اسم نسوك أبلان ببريازوت سلازي ملسلتنا الله سبحانه وتعالى إن الله يأمركم أن تؤدوا الأمانات إلى أهلها بلو عند مقسانو عند تئزازنو نبياتنا درقوت يمقسالو جن عند تئزاز اسكم تقول الله سبحانه وتعالى لن يأسك يوم القيامة يعني عدالة عند النار أمانة أمانة أمانة يتستن عندك أنت أتيها لسنة سنة سكر لبالي بيتو مملسنو تئزازو الشي انقدي سببو عثمان ابن أبي طلحة بهونم تئزازو جن لن يأسك يوم القيامة نو. هذا هو نعم وقال النبي صلى الله عليه وسلم سل أمانة سنقر من لالو أد الأمانة إلى من ائتمنك ولا تخن من خانك إيه يا سرانو يتاباتو مطفو يدرق انت سو دمو أني أنت لارقنو مطفو نمتارقو طرو يدرق طرو تارقو الله إيه ما أني اللبت بسلمنا اندزي أدلم يميهونو أد الأمانة أمانة يتسته أمانة ود بالبيت من لسو حتى لو خانك السو بكده عندك أن كده بنور عندك أن كدتني برنا لكداو أتبن أد الأمانة إلى من ائتمنك ولا تخون من خانك إلى النبي صلى الله عليه وسلم كذاك الطلو وإذا حكمنا بين الناس ولو كان كافرا أن نحكم بالحق والعدل كافر كان متو بانت فرد بيت بمتع يتابات كافر رمو عدو الله بله حق يعني أتمن يعني أتسلبهم ويمحقون أتوسدبتم نعم يقول سبحانه وتعالى في آية أخرى يعني سبحان الله بتأم تبك أرجونه يعززه الله من هلا ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى شنآن مالت مبغضك يميت أله سو بهنم عندهم لقد لهم يفلق سو بتأم ثلاثة بهنم عدل لابد من أن تعدل بينه وبين الآخر عنده ثلاثة على المسألة بسيفنا بقرادنا بشقوت يمت فلالقونا تشو لكن عند أدل هنا أنت دانيا هنا فردو ودانت بمتع يهكوين ثلاثة نوكو باقنيوك قدلوا الله بله حقون أتوسدبتم بعدالة بطروفته نو فرد يمتسط أو إلى الله سبحانه وتعالى شنآن شنآن مالت من يعني لمسالة عند السورة سورة التكاثر لا سورة من دونه سورة الكوثر يمتبالو إنا أعطيناك الكوثر فصل لربك وانحر إن شانئك شانئك مبغضك يميت أله سو إزي دمو شنآن قوم يميت ألوات شو مالتنو يميت أله بهونم فردو تككل لسوسة أو إلان إشي انقدي الله سبحانه وتعالى أمرنا بالعدالة في الإسلام بأمرنا عدالة من ما يتنو فتهنو تككلنو كلمة فتح فتح يبالال عدالة استي أو فتهنو إشي اسمعوا معي بقى سلا عدالة استنش لنا قرني وإذا حكمتم بين الناس ناس مالت تقلال لا يسولي جنو أن تحكموا بالعدل عندك أن هلاتكم يمتاوكو التاريخ نو سيدنا عمر بن الخطاب أمير المؤمنين وهو في المدينة وسيدنا عمر بن العاص تلقوا مري قبسين يكفته والتادر بمان مري نتنبر عمر بن العاص يقبس آقر نس آسي وطاء سيدنا عمر بن الخطاب أمير يدرقو عمر بن العاص نبر انقديه عندك أن أمير نواهون يقبس مري مالتو كونو يقبس مري مالتو عندك أن يفرس وددر تدرقه ويم يقمل وددر تدرقنا عند وطاة لج نبر كأميرو لج عمر بن العاص لم يقبس أمير يسو لج اللي السنة يه تراسو يا فرس كدد منا يا ماراثون روج ادرغونا يا سويو اشنفو يا سويو لابن امير لاميرو ليج اشنفونا انغدي يا اميرو ليج يا اميرنتون درت ارغو يا اميرنتون انتنا يعني انتن طقي ارغو ليجون متاو براسو متاو انت አታፍርም እንዴ? ያሚር ልጅ ልታሸነፍ ነው? በንቀት በብትር አርጎ ራሱ መጣው። ይህ አዳላ ነው ወንድሞች? እኔ ለምሳሌ እንበል የዋሽንግተን ዲሲ ጋቨርነር ነኝ። እኔ ለምሳሌ የኔ ልጅ አለ ሩጫ አደረገና ካንድ ሰው ያ ሰውየው የኔ ልጅን አሸነፈ። የኔ ልጅ በሸቀና ወደኔ ተጠግቶ ምን አደረገ? ልጁን መታው። እሺ አዳላው ፈረሰ ማለት ነው። ልጁ ግን ዝም አላለም። ከግብጽ ተነስተ ወደ መዲና መጣ። የአሚር المؤمنين عمر نعم እንደዚህ እንደዚህ እንደዚህ እንደዚህ ተገኘ እንደዚህ ተገኘ አው ቁጭ በላለው አትሄድ ወደ ግብጽ አለው። ወረቀት ልኮ ተሰወሪ አኺ እኔ ምን አይነት ነበሩ አላቅም ወላሂ። ከመዲና እስከ ግብጽ እኮ በእግር ከሆነ አንድ ወር መንገድ እኮ ነው። በፈረስ ከሆነ ደግሞ ممكن አንድ ሳምንት ወላ ምናምን ይወስዳል። የሌላ አገር ነው ሌላ አገር ነው። ሰው አስልኮ ምን አለ የዓምር ኢብኑ አልዓስ የግብጽ መሪ ከልጅህ ጋር ፈውራን ወደ መዲና እንድትመጣለው። ሰውየው እንግዲህ አሚር المؤمنين ትእዛዝ ነው والله ቢካለ ይበላዋል እንደንጀራ። እየሮጠ ልጁን ይዞ መጣና አንተ የአሚር ልጅ ለምን መተኸው አው መተኸውት? እሺ እንግዲህ የዑመር ኢብኑ ኸጣብ ፍርድ የእስልምና ፍርድ ነውና ልጁ መተዋለው። ሲመታው ምን ብሎ ነው የመታው መሰለ የአሚር المؤمنين ልጅ የአሚር ግብጽ እንት መሪ يقول من عليه مع عمرو بن العاص لجنه فسبقته فضربني بصوته وقال لي انا ابن الاكرمين اني يهولت تلعلق يهونو لج كونني انا ابن الاكرمين بلو متاني علي اهون لجنا اباتو كغبص اسمطته من قالو سيدنا عمر قال للرجل المصري ليضرب ابن عمر قائلا له اضرب ابن الاكرمين انت لج يا اميرون لج لك اندمته براسه متو متاو يه يهولت تلالق سوچ لج اندزي بلو ادلم يمتاو اني يهولت تلالق لج بلو نو يمتاو عمر دمو منالو انت يهولت تلالق لج انغدي تمتاله بلو سو زند يا سو يو انغدي متاو مات نو يهن عداله የእስልምና አዳላ ይሄነው የዑመር አዳላ ይሄነው። እሺ ከዛ በኋላ ሰይድና አሊ ወደ ሰይድና አሊ ብንመጣ ደሞ የታወቀ ታሪክ አለን። ድርዕ ዋልታ ነው የሚባለው ድርዕ ጦር ወደ ጦርነት ስትገባ የምትከላከልበት በዚህ በደረተህ ላይ የሚሆነው ዋልታ በብረት የተሰራው ቆንጆ የሆነች ዋልታ ነበረችው። ሰይድና አሊና ጠፋችበት አንድ ቀን ከአንድ ይሁዲ ጋሻ ጋሻ ነው የሚባለው አው ዋልታ በትግርኛ ነው እንግዲህ ጋሻ። ስለዚህ ጋሻው ከአንድ ይሁዲ ያገኘውና ይህ እኮ የኔ ጋሻ ነው ዋል አሊ። ይሁዲ ደሞ ላ የኔ ነው አለ። ላ የኔ ነው እንግዲህ ተሰወሩ። እኔ አሁን እዚህ ላይ የሚገርመው ትናንትና ማን ነች ያለችው? እነዚህ ሰዎች ናቸው ወይ ያለችው? አልአንሃር ነች ወይስ ሌላ ሴት ልጅ ነች? ትናንትና والله ወደ ማስለቀስ ነገር ያደረሰችን አንዲት ልጅ ነበረች እናንተና ተሳውሳላችሁ ማነች? እነዚህ ሰሃባ ታቢዑ አልአንሃር ነች። حقيقه ሰዎች ናቸው ወላ መላእክት ናቸው? አሁንም ደግሞ አለሁ እና አሊ አሚር المؤمنين ኮነው እዛ ጊዜ ያረብ አገር በሙሉ የሚገዛ የከፍተኛው መልክ ማለት እኮ ነው። አሁን ኦባማ የአሜሪካ አሚር አይደለም? እሺ በዛ ጊዜ ሰይድና አሊ አሚር ነው። ተቅላላ ያሉ በአገሪቱ ያሉ ዳኞችና ፈራጆች በሱ ስራቸው። ወላኪን አሊ ከዛ ይሁዲ ተከሶ ወደ አንድ ተራ የቀበደው ዳኛ መጣ። አሚር المؤمنين አሁን መለስ ዜናዊ ካንድ ሰው ተጣልቶ ወደ ቀበሌ 62 ናና ፍርድ ተጣለህ ቢሉት ይመጣል? አይመጣም። እንዴት ይመጣል? ስለዚህ አሊ ግን ከወንበሩ ተነስተው ወደዛ ዳኛው መጣና ተጣልተናለው። እና እንዲያውም አንዳንድ ወሬ አለ እንትን የሚነገረው ምን አለ ምን ነው የአሚር المؤمنين በዚሁን ለይሁዲ ደሞ አንተ ደሞ በዚሁን አላቸውና እንትኑ ፈራጁ አሚር المؤمنين علي ابن ابي طالب ምን አለው? አንተ ዳኛ ተሳስተሃለው። እንዴት ተሳስተሃለው? እኔ እኮ አሚር المؤمنين በዛ በቦታዬ ነው አሁን ተከሳሽ ሆነ ነው የቀረሁት አለ። አሁን ከሳሽና ተከሳሽ ነን እንጂ አሚር አልሙእሚኒን አትበለኝ ይሄ በጣም ረቃቅ የሆነ እንትን ነው ወላሂ እኽላስ የሞላው እኮ ነው እና አንተ ፈራጅ አሚር አልሙእሚኒን አትበለኝ እኔ አሚር አልሙእሚኒን ስሆን እዛ በቦታ የሆኜ አገሩን ሲመራ ነው አሁን ግን ተራ ከሳሽና ተከሳሽ ሆኖ ነው የቀረብነውና አንተ ከሳሽ በዚሁን አንተ ተከሳሽ በዚሁን ነው የምትለን እሺ ጌታ ያለና አንተ ከሳሽ ተከሳሽ አላቸው ከዛ በኋላ ይህ ጋሻ የኔ ነው አለ አሊ ሰውየው ደግሞ ያንተ አይደለም እዚህ ላይ ፍርዱ ምንድነው በእጁ ያለው ጋሻ የኔ ነው የምለው ምስክር አያስፈልገውም ያ የኔ ነው ብሎ እንትን የሚል ግን ምስክር አምጣ ይባላል እና ለአሊ ምስክር አምጣ አሉት ምስክር ወላሂ የለኝም ዋልታው ያኒ ጋሻው ግን የኔ መሆኑን አቀለው ከፈልጋችሁ ልጅ ሐሰን አለ ላምጣው ልጅ ሐሰን አይበቃም አንድ ነው ሁለት መሆን አለባቸው ልጅህ ደግሞ ሊመሰክር ለስ ከዛም ድረስ ብዙ የዑለማ خلاف አለ አልሙሂም ልጅህ ብቻ አይበቃም አለው እንግዲህ ሌላ ምስክር የለኝም አለው ፈራጂው ምን አደረገ እንግዲህ በእስልምና ፍርድ ከሆነ ጋሻው ለይሁዲ ይሰጣልና አምጥቶ ለይሁዲ ሰጠው خلاص فحكم لليهود فاسلم واعطاه سبحان الله يهودي من عليه እንደዚ ነው እስልምና ፍርድ አለ نعم እንደዚ ነው አለው امير المؤمنين كان ترى يهودي ፍርድ ቤት ቀርቦ حقو ለኔ ይሰጣል አው በሉ አለ ጋሻው የኔ አይደለም ጋሻው የዓሊ ነው ግን ፍትሁና ፍርዱ በጣም ደስ ስላለኝ የውላቹ ጋሻው ለባለቤቱ አዱ الامانه الى اهليا لعلم اللي شاله علىنا فقال اشهد ان لا اله الا الله واشهد ان محمد رسول الله عليه يا علي دمو يبلطه دمو سرا سرا بل يهودي والو سلا سلمك دس سلالني غاشاو لانت ستتشالو عليه اندزي اينت فردنا فتيت نو متاغني وندموت غاشاو ليهودي ستاونا يهودي من هون من يزو هيدا تاوقالاچو ሁለት تلالك فائده اسلمنا ان ጋሻው ሁለቱም ተሸክሞ ወደ ቤቱ ተመለሰ سبحان الله العظيم ይሄነው የሚፈልገው الله سبحانه وتعالى والعدل يا اخواننا العدل اسم من اسماء الله سبحان الله كسموቹ አንዱ الله سبحانه وتعالى العدل ስሙ ነው እንደ ሰላም سنል السلام عليكم سنል السلام የሚለው የአላህ ስም ናቸው እኮ القدوس السلام المؤمن المهيمن يا الله اسم نو عدل دمو يا الله اسم نو وللعدل انواع كثيره عدل سنل بزو عدل يمدرجبت بوتانا هونتاوچ አሉ ለምሳሌ العدل بين المتخاصمين ሁለት ሰው ተጣልቶ የመጡ ልክ በፍትህ እንድትፈርድ ነው كان صلى الله عليه وسلم مثالا في تطبيق العدل تلك عدل يميادرغوت انغدي عند نبياتين يلوم وقد جاء اليه رجلان عند كان هلت سو متباچونا هلتهم انصار ناتشو يعني يا مدينه سوش ناتشو جاء الى النبي صلى الله عليه وسلم يختصمان اليه تطالتو متونا ويطلبان منه ان يحكم بينهم يعني نبياتش صلى الله عليه وسلم بهلتهم مهكل ان فرد انديسطو متو فاخبرهما النبي شوف يا نبياتين فرد تملكتو اخبرهما النبي صلى الله عليه وسلم وقال بان من ياخذ حق اخيه فانما ياخذ قطعه من النار جنا بفرد يهولتوم كساشنا تكساش قال ساي سمو نبياتين منالو سمو علواچو فرداچو انغدي انتناچو كساچو سمو الله جن كما سمعت بفي والله الواچو انداچو وشت تناغرو ويم حق يال هونه نغر تناغرو يسويو حق كبلاله لمثالي ابو انيس نا اخي في الله كتتالو حقو كاخي في الله نو يالو ابو انيس ونبده نو يا ونا بدال اندزي اهون يا فراجو ابو انيس طرو سلمناغرو ينغغر شلوتا سلالو فراجو من مسلو حقو كابو انس يالو مسلوونا لا ابو انس ستو فراجو وانجيل يلو كان نغاغر يفردال ከያያዝ ይቀደላል እንደተባለው ነው። ስለዚህ ነቢያችን ምን አሉ? ስሙ አሏቸው አንድ ሰው አልሐቁ ከወሰደ يعني كجهنم كج كنار كجهنم كاسات قرطو كونو ميوسدو ياللو سلازي يميبلاو يحرام نغير يميبلاو اسات اندميبلا نو تتنققوا لواچونا جنا كسو سايفس فانما ياخذ قطعه من النار فبكيا بكى الرجلان وتنازل كل واحد منهما عن حقه سبحان الله انغدي اندزي كونه انيم عفو بيو الله እኔም አፉ ብየዋለሁ ምንም ነገር የለንም ብለን ራሳችን እንታረቃለን ብለው ተሳስመው يعني ተቃቀፈው እንደዚህ ሄዱና ራሳቸው ታረቁ ማለት ነው። ነቢያችን ምንም ያደረጉት ነገር የለም አስፈራሩዋቸው እነት ተናገሩ ደሞ እነት ነው። አንድ ሰው ሐቅን ጠምዝዞ የራሱ ያልሆነ ሐቅ ከወሰደ ሱብሃንአላህ هو قطعه من النار ቅንጣትን እሳት እንደወሰደ ነው አሉ። طيب العدل في الميزان ينمو لي العدل مات بميزان ستلوت يقول وقد توعد الله سبحانه وتعالى من يعطي ناقصا ويأخذ زائدا تملكت واندموش اني بزوق زي يهيتشن آية بس انت مسكي ستسيك اماموش سيك اروات سماهو اسكهون درسقن يهن آية يك الراسو سالكس يا يهوت امام يلم لدقمو نقرو سنت إماموش يهن سورة سيكارو يهن آية سيكارو لكن عند إمام يهن آية سيكارا سالك سيج الرسو سو إمام آية شالاكم بس أودا ربيا عندهم ليلة يكار عند كان يسجدن إمامو كسبلو يكار انتنو بمكربنو يعني تنشوه بلو قن كسبلو يكار كنيات أقب ينبرو مسجدون رب شيء አለቀሰ አልቻለም። እና ይህች አያ ምን ትመስላለች መሰላችሁ? ምን ይመስላችኋል? ማን ነች ይህች አያ? يقول سبحانه وتعالى ويل ويلላቸው ويل للمطففين እነዛ ቀጣፊዎች ሆኑ በሚዛን የሚቀጥፉና ويل للمطففين الذين اذا اكتالوا على الناس يستوفون እና ሲገዙ ሚዛኑ ሙሉ አርገው ይገዛሉ። ወኢዛ ካሉሁም አወዘኑሁም ይخسرون ሲሸጡ ግን ሚዛኑ ቀነስ ያደረጉ ይሸጣሉ። ከሰው ሲገዙ ግን ሙልት ታርገው ይሸጣሉ አለ። አላ የዙኑ ኡላኢከ አንሁም መብዑሱን ከሞት በኋላ ተነስተው አላህ ዘንድ እንደሚቀርቡ ረሱት ሊየውሚን ዓዚም ትልቅ የው ትልቅ ቀን የሚጮህበት ቀን ጥቁር ቀን የውርደት ቀን የሆነው በጣም በጣም አሰቃይ የሆነው ቀን ረሱ يوم يقوم الناس لرب العالمين ዛልምና ተዘላሚ የሆነው በዳይና يعني የበደለና የተበደለ ሰው ሁሉ አላህ ዘንድ ቀርበው ክፍያቸው እንደሚወስዱ ይሄን ትልቅ የውም ትልቅ ቀን ረሱ ኢላ አላህ ሱብሃነሁ ወተዓላ። ስለዚህ ብዙ ኢማሞች ሲያለቅሱ አሰማለሁ። ወይሉ ለልሙጠፍፊን ሙጠፍፍ ማለት ይሄ አሁን ራሱ እኮ ገለጸው አላህ አልሙጠፍፍ الذي اذا اكتالوا على الناس يستوفون እና ሲገዙ ሲሸጡ ቀነስ አርገው ለምሳሌ አንተ አታቀም 80 ግራም ወርቅ ስጠኝ ትለዋለ 79 አርጎ ይሰጣል 80 ነው ይላል። አንተ ታይም ብዙና እንደዚህ አርጎ 79 ሰጣሃል 1 ግራም ለግራም 150 ከሆነ 150 በሐራማ ተረፈ ማለት ነው። ተጥፊፍ ያ اخዋ ስትገዛና ስትሸጥ ብቻ አይደለም በሁሉ ነገር በሁኔታ አንተ ሰው መስደብ ትፈልጋለህ ደስ ይልሃል እንድትሰደብ ግን አትወድም ተጥፊፍ ነው ይሄ ነገር እና የሰው ዒብ ለማንሳት ትፈልጋለህ የሰው ጉድለትና እንከን ለመናገር ደስ ይልሃል ያንተ እንከንና ያንተን ዒብ ሲጠቅሱልግን አትወድም هذا التطفيف ራሱ። ሁለት ሸሪኮች ሆኖ ባንድ ድርጅት ሒሳብ ሲያደርጉ ያ ሰውየው ለራሱ የሚፈልገው ለወንድሙ አይፈልገውም ለምሳሌ ሒሳብ እናድርግ ይለውና በዚህ አይነት ሒሳብ እናድርግ ይለዋል ለጥቅሙ ሲሆን ማለት ነው ለጓደኛው ጥቅም ሲሆን ግን በዚህ አይነት ሒሳብ እናድርግ ይለዋል ታደ ተጥፊፍ ተጥፊፍ በሚዛን ብቻ እንዳይመስላችሁ ጠቅላላ በህይወታችን ተጥፊፍ አለ ላንተ የምታደርገው ጥቅም ለወንድምህ ግን ይህን ጥቅም አትስራበትም ማለት ነው وقال سبحانه وتعالى وأقيموا الوزن بالقسط ولا تخسروا الميزان في سورة الرحمن لا تخسروا الميزان لانتم تدرقوا ميزان لسوم أدرقوا لسوم تدرقوا ميزان لانتم سرابت إلى الله سبحانه وتعالى أنه إيه بميزانه طيب عدالة هم بليلة لسداتشو العدالة بين الزوجات العدالة بين الزوجات والمسلم يعدل مع زوجته عندي تمستكال له باك اعدل عندي تعدل تلني على كان بمست او اعدل لانت متفلقو تقم لسوان فلق اللات انت قنجون دتهون له لبسن دتات ارا وطرو شتون دتادر عندي تزنت اللي تفلق له انت قن راسه يا راسه صغر كالتبال الزوجين انت بال انت يمتبلطبت هونيتا يلم والله عندك انطات يلهم تنش يسطى الله سبحانه وتعالى يا بيتو امير ادرجه بس جنزب ابت تقلب سلم تقلب كراي بيت متكفل يه بتشا نو على بلزيا ولهن مثل الذي عليهن مبتن يعني جدتاون جدتاوان اندتارك كفلك مبتوا دمو طبق الى اذا العداله بين الزوجين ايش معنى الزوجين بال النامست طيب واذا كان له اكثر من زوجه ولت مستكال لوس يدمو يباسه بهلتو ما دلم لنغراچ وندموش اهون اكو هلت مست يالو اكو هلتوم استكاكلو ما دار اللبت تلالاچو ادلم اني جن املو ارات እንትን ነው ያለው አራት ሐቅ ነው ያለው አራት ሚስት ነው ያለው ሁለት ያለው አራት ሚስት ነው ያለው ለምን መሰላችሁ መጀመሪያ ካንዷ በነ ዘውጄን ያልነው ካንዷ መፍቷን ጠብቆ እንትን መፍቷን ጠብቆ ግዴታዋን መስጠት እንደዚህ መጀመሪያ ካንዷ አንድ ፋይል ተከፈተ ካንዷ ሚስት ማለት ነው አሁን ከሷ ጋር ትግል አለ እንዴት ነው ትግሉ يعني يسو حق بتشاي موسد كونه بطام انت نو مطفف نو يسويو سلازي كان دوا مجمريا فايلو يكفتنا كسوا غا يتاغل قرسه اندغنا كهولتنياو اميس دمو فايلو يكفتنا من الله كسوا غا اسو اللي تسمو ستمطا طفي يسطاتال اسوا ستامغسو اسو سدباتال እሷ ለባለቤቱ ለቤተሰቦቹ ያንከባከበች ስትይዛቸው እሱ ደግሞ ቤተሰቦቹን ይሰድባል ايش رايكم في هذا هذا المطفف اذا كሁለቱ ምስት ሁለት ፋይል አለው እንደገና ሁለቱ ምስት ማስተካከል ደግሞ ሌላ ፋይል ነው አንድ ለሊት እዚህ ካደረ አንድ ለሊት እዚህ አንድ በግዚ ካረደ አንድ በግዛ ለዚህ ከሳማት يعني አባባሌ يعني ያችን በአንድ ዛፍት አንጠልጥሎ ከዛ ሄዶ ደሞ ቅቅቅቅቅ ማለት ደሞ ጥሩ አይደለም ስለዚህ የሁለት ሚስት አዳላ ያስፈልገዋል እንደገና ደሞ ያንዳንዳቸው ሚስት ደሞ አዳላ ያኒ ይጣልቦታል ያኒ ከሱ ጋር ይፈልጋል ስለዚህ ሶስት እንትን ያለው ሶስት ሐቅም መስጠት አለበት طيب ويقول النبي صلى الله عليه وسلم اسمعوا يقول النبي صلى الله عليه وسلم من كانت له امرأتان فمال الى احداهما جاء يوم القيامة وشقه مائل تمام هلت مست يالو الى النبياتين كان دوا بتشا اغابلو اندوان يمسدبنا اندوان يمياقواشش اندوان يطلع اندوان يمود اندوان يبدله اندوان يعني من لما عرفت يفلكوت مسلاچو لا اني اونتي نو زمدوچي نبرو تلالق سوچ اباتوچاچين دزي ሁለት ሚስቱ ነበርዋቸው لكن والله ህፃን ሆነን በህፃንነትን እናቀ ነበር በደል መሆኑን አንዱ ነበር ጎረቤታችን ሁለት ሚስቱ ነበርው 6 ቀን ከአንዷ ሚስት ያደርጋል። አንድ ቀን ከዛች ሚስት ይሄዳል። አንድ ቀን በሳምንት እንግዲህ አን ነገር ደሞ አለ በውስጡ እናንተ የማታውቁት ምንድነው መሰላችሁ? ከጁምዓ እስከ ሐሙስ ድረስ ነምበር 1 ሚስቱ ከሷ ጋር ይቆያል። ከዛ ጁምዓ ሲባል ወደ ሁለተኛው ሚስት ይሄዳል። አሁን ሬድ ፍላግ ከተገኘዛስ? ተቃላችሁ ሬድ ፍላግ ምንድነው? ሴትዋ የጠበቀች ነች እንግዲህ አንድ ሳምንት እየጠበቀች ነች። ጁምዓ ሊመጣልኝ ነው ብላ እየጠበቀች ጁምዓ ለካ ቀዩ ባንዲራ ተገኘዛ። እንግዲህ እድል ያላትም ዝም ብሎ አፍጥጦ ያያት ነው የሚያድር። እሷ ደግሞ ጓጉታ የነበረችው እንክስክስ ያለች ትተኛለች። እሺ በደላት አልበደላትም? ወንድሞች በደላት እንጂ። እሺ ሌላ ደግሞ ልናገር፣ አንድዋ ሲመጣ ጉንጭዋ ነው ከንፈርዋ ነው ግንባርዋ ነው ምትበት ያደረገ ይስማታል። ወደዛ ሲሄድ ደሞ ኮስተር ብሎ አንድ ነገር ከተናገረች ጥፊ ነው መስጣት። ለዛ ይስማታል፣ ለዚህ ደሞ ጥፊ ይስጣታል። ወንድሜ አሁን የሚቀልድ ይመስላችኋል እናንተ? ወላህ አልቀልድም፣ እውነት ነው እውነት። እኔ በዚህ በህይወቴ ያየሁት ነገር ነው። እና አዳላ በይነ ዘውጀን ካልሆነ በስተቀር ይላሉ ነቢያችን ሰለላም የውመል ቂያማ ስትሄድ አንድ ትከሻ ወደ ታች ሁለተኛው ትከሻ ወደ ላይ ዘምብሎ ተሄዳለ ሰው ይስቅባል። ማን ነው ይሄ ሲባል ይሄ እኮ በአዱንያ ሁለት ሚስት የነበረውና አንዷን ሚስት በቃ ያዳላ እንደዚህ ነበር አዳላ አልነበረውም ተብለ ትጠራለ። በስንት ሺህ የሚቆጠሩ ሰዎች በመሐከላቸው ያኒ ዘምብለህ ተሄዳለህ ማለት ነው። ሐከዳ ይቆል ነብይ ሰለላሁ ዐለይሂ ወሰለም። طيب ትልቅ ነገር ልንገራችሁ አሁን አልዓዳላ بين الام والزوجة ይሄ ደግሞ በጣም አይጥና ድመት እንደሚባለው ካንተ ጋር እናተሃለች ካንተ ጋር ሚስተሃለች ሁለቱም ሐቅ አላቸው። እናትህ አሳድጋ ወልዳ ያሳደገች እንዲያውም ፈርድ ነው ፈርድ ለታከብራትና ሐቋን ልትሰጥ። ሚስት ደግሞ በህግና በሸርዕ ያገባሃት ሐቅ አላት። እንዲያውም ልንገራችሁ ሚስትህ እኔ ከእናትህ ጋር አልኖርም ብትል ሐቋ ነው። ትንሽ ሚስቶች ብቻ ቀንድ እንዳይወጡ ፈራለሁ እንጂ والله ቀንድ አውጥተው ከዛሬ ጀምሮ ቲክ ማን ነው ቃ አንፈልግም ብሎ እንዳይሄዱ እናትን አባረር እናትን አባር እንዳይሉ። ولكن والله اني حق للنجر ሚስትህ ከናትህ ከባትህ አልኖርም ካለች የሱ አንተ ነው። ግን ሙእሚና ሙስሊማ የሆነችው እንደዚህ አትልም። ተተናዘል تكرم زوجها وتكرم ابو زوجها وام زوجها اجر للتاغني عباده اندي اندي اندي هونلات بالوان دي ودات صبر ارغا اباتون اناتون يا كبرش منور يه يا مسلمه يا مؤمنه طباي مهون ياللبت نو بشرع كهدن كن والله اني اغباهين لني نو اني بيت تكرايلنينا اني بتشاي نو مفلغو قالچ بشرع بهجنا بدنب يسوا مبت نو نلال አላ ኩል ሐል ወንድሞችና እህቶች ከሚስተና ከእናቴ የምትኖር ሰው ወነቴ ነው በጣም ጥሩ። እንዲያውም አሁን ፕሬዚደንት ኦባማ እና ፕሬዚደንት ለምሳሌ የፍራንሷ ሜትራን እንበል ወላ እንትን የፈረንሳ ትልቅ ፖለቲሻንስ መሆን አለባቸው አይደለም? ኦባማ ለምሳሌ 52 ስቴትስ ሊያስተዳድር ትልቅ ጭንቅላት እንዲኖር ያስፈልጋል። ታቃላችሁ والله تساستا داتلو انجي اناتنا ميست ماسترادر اگر كماسترادر يبسال نو ملويني اناتنا ميسته استكاكله ماسنور ميسته كارداتشه ويم اناته كالتبابرتش بطام اسات نو هلوتم نگر. سلزي عدالة بين الام وبين الزوجة، عدالة بين الزوجتين، عدالة بين الزوج والزوجة يهلو كعدالة وستي قبل مالتنو. طيب من ليلة والعدالة بين الأولاد لجوتشه راساتشو عدالة يسفلقاتشوال. قال العلماء حتى في القبلة حتى في التقبيل لمسام مسام بهونم لخرجة لجه أطبقت سماتا له عدلم لفتحية لجه قن እንደዚህ ነካ አርገ ትሄዳለ ማይስለ حدا الشيء ለምሳሌ ከሌላ ሌላ የተባለችው ልጅ አለችና ብዙ ጽቃለ ትጫወታለ ትወዳታለ ፋጢማ ስትመጣ ግን ኮስተር ብለህ ትቀበል ማይስለ حدا حتى في التقبيل عداله ما رجلبه قالوا علماءه بمسامن بيهون والعطاء بمسطت بيهون دمو بمسطت سيون عداله ما رجلبه قالوا بسطتها سيون الا ان يكون في حاجه ضروريه يحتاجها الطفل مثل العلاج الطبي لكن ياندان دولي جميع يسفلغو نغر الله لهولم سطالو بلا تتشجر لمثال اربع لجوج الله ሁለት ወንዶች እና ሁለት ሴቶች አሉ ልጆች አሁን ስትሰጥ ለአራቱም አስተካክለህ ነው የምትሰጠው ለዚህ ስሙኒ ከሰጠ ለዚህ ስሙኒ ተሰጣለ نعم አንዳንድ ዑለማዎች የሚሉት አለ مثل حد الانثى للذكر مثل حد الانثيين ለወንድ አንድ ብር ከሰጠ ለሴት ግማሽ ብር ስጣት የሚሉ አሉ لكن هن نتوهنا العداله بين الابناء والبنات سواء بسواء شيء አራቱም ልጆች ባንድ ማየት ባንድ አይነት ሚዛን ማየት ነው እንላለን لكن احتياج ከሆነ احتياج ማለት ምንድነው محمد ልጅ ለምሳሌ ትምርት ያስፈልጓል ሰከንደሪ ስኩል ነውና በየወሩ 500 ብር የምታወጣለት ከሆነ ለፋጥማ ልጅ 500 ብር ማውጣት አለበት አንልህም ምክንያቱም ግዴታ ነው የሚያስፈልገው ነው ነገ ደሞ ይመጣና ፋጥማ ልጅ አንድ ሰው መጥቶ ሊያገባት ሲፈልግ 30000 ብር ያስፈልጋል እሷን ለመዳር 30000 ብር ስለጠፋ ለሙሐመድ ልጅ 30000 ብር ስጠው እንላለን አንልም هذه تسمى احتياجات እዚህ ላይ አዳላ ያስፈልግም አዳላው ግን በሌላ ነው በስጦታና በሃዲያ በመሳም በመጫወት በመፍቀር በመውደድ ግን እዚህ አዳላ ማርጋለብህ ከልጆች አለበዚያ ብዙ ጣብና ብዙ መጥፎ ነው የምታገኘው በዛ እሺ ከዛ በኋላ العداله بين مع كل الناس ከሁሉ ሰው ደሞ አዳላ ማድረግ አለበት المسلم مطالب بان يعدل مع جميع الناس سواء كان مسلمين كانوا مسلمين او غير مسلمين ولا نصارى ولا يهود ولا اي كلام عداله بتملكته فالله يأمر بعدم انقاص الناس حقوقهم وقال ولا تبخسوا الناس اشياءهم من نمسو يراسو يراسون حق اتزلمو يراسون مبتنا انتن اتقففو الى اشي وكان الصحابي الجليل ابو هريره سيدنا ابو هريره من ينبر مسلاچو يقول عمل الامام العادل في رعيته يوما واحدا تملكتاچوال عنده امام ገጂ አሚር መሪ አንድ ቀን እንኳን ቢሆን በፍትህና በአዳላ ህዝቡን ካካሄደ ምን አለ አቡ ሁረይራ አፍضل من عباده العابد في اهله 100 سنه አንድ ሰው ጥሩ ጠባይ አድርጎ ኢባዳ ቢያደርግ ከቤተሰቡ ሆኖ 100 አመት ኢባዳ ቢያደርግ ይላል አንድ ኢማም አድል የሚያደርገው አዳላ በህዝቡ እሱ ይሻላል አለ لانه ما خلق السماوات سبحانه وتعالى ما خلق الله السماوات والارض الا للعداله نعم والله ميزان ميزان الذي بلونه سماينا مريت يفطروا الله سبحانه وتعالى وجاء هرمزان هرمزان تاكلاچو اسلامن يبطبطه سو نو يا ايران يا فارساويان مري ينبروا هرمزان كسنت طورنت بهالا بعمر غزي مركونيا هونو تاسرو ሰውነቱ በሙሉ በወርቅ እንደጠለቀለቀ ነው ታስሮ ወደ ዑመር መጣ ተመልከቱ ሁርሙዛን ማለት የኪስራ ትልቁ የጦር መሪ ነው ስንት ጊዜ ቃል ገብቶ የከዳ ስንት ወታደሮች በሱ ሰበብ የሞቱ ስንት ጦርነት የተካሄደው በመጨረሻ አሰሩትና ወደ ዑመር አመጡት ሁርሙዛን ፋርሲ ነው ፐርሺያን የሚሉት የፋርስ እንትን ነው ታቃላችሁ የፋርሳውያን ምግባቸው ጮማ ነው የሚረግጡት እንትኑ በመሬት የሚያነጥፉት ሐሪር ነው የሚለብሱት ሐሪር ነው የጦርነት ልብሳቸው ምን ልበላችሁ አንድ ወታደር እንደ 100 ወታደሮች የአረብ ወታደሮች ነው ገንዘብ እንትን የሚወጣለት ለልብሱና ለወታደር ትጥቅ ማለት ነው። የሚጠጡት ማር ወለላ ነው። ፋርሳውያን በዚህ ታወቁ ናቸው። አሁን ሆርሙዛን ከማረኩት በኋላ እንዳለው በራሱ አክሊል ወርቅ አርጎ እጁ ልክ እንደ ሴት ይሄ በናጅር የሚባለው ነገር በሙሉ ወርቅ አድርጎ እንደገና ምን ልበላችሁ በቃ ወርቅ በወርቅ ሆኖ መጣ። ታስሮ ነው የመጣ። ከየት መጣ? ከኢራን ከኢራቅ ምናምን እንደዚህ አመጡትና ወደ መዲና መዲና ገብቶ ይፈልጋል። አሁን ትልቁ የአሚር ሙእሚኒን ዑመር ፎቅ ሊወስዱኝ ይያለ ይጠብቃል። እዛ ቢወስዱት እዛ ቢወስዱት በቃ አሁን ፎቁን ለማየት ብቻ ነው የሚጠብቀው። መጨረሻ ጠየቀ ነገሩ ሲጠብበት እናንተ ሰዎች አላችሁ አሚርኩም ዑመር ኢብኑ ኸጣብ الذي دوخ العالم ዓለምን የበጠበጠ ዑመር ኢብኑ ኸጣብ የሱ ግቢ የሱ ፎቅ የሱ እንትን የት ነው አለው። እሺ እናሳያለን አሉት። ቀረባሉና እዛ መስጊድ አጠገብ አንዲት ትንሽ ዛፍ አለች። እዛ ስር በዚህ በፀሐይ በሙቀት እኮ ነው ዑመር ኢብኑ ኸጣብ ሁለት ጫማው ተተርሶ እዛ ተኝቶ ያገኘዋል። አሁን ምን አሉት هذا هو عمر قالت يا ناس علاچو امير المؤمنين عمر علمن يبطبطه جغنا يت الله يت نو فوقو لاچو الله يه نو عمر قالت يه بچا كچاماو گاي تنيا او عمر تنيا توال اندزي حيونا ماما سو ينگدي هرمزان بشي وتادرو تاجبو يميهد سو نو باگرو ببيتو لاي سيتنيا بچا الگاو يتنطفو بحرير نو بديباج نو መሬቱ የተነጠፈው በፈርሽ ነው። የቤቱ አከባቢ በሙሉ ወታደሮቹ ያፈኑበት እንትን ነው። ይሄን ለማየት ነበር የምጠብቀው። ዑመር ግን ጫማው ተተርሶ እንትን ተኝቶ ሲያየው ምን አለው? ቀውለቱል يعني እስካሁን ድረስ የተመዘገበችው ቃል ያ ዑመር አለው። ተኝቷል ዑመር አይሰማም። عدلت فأمنت فنمت ሶስት ቃላት عدل ادرك بفتح سرح ማንም ሰው አልዘለምክም فأمنت አማና ገኘህ ሰላም አገኘህና የውልህ በዛፍ ስር ጫማህን ተተርሰህ ትተኛለህ። እኔ በዚህ እንኳን ልተኛ ማለቱ ነው እዚህ ስር እንኳን ልተኛ እዚህ ማልቀመጥ ማለቱ ነው። አዳልት አዳላ ስታደርግ አሚንት ማንም ሰው የሚያስፈራህ ሰው የለም ፈንምት ጥሩ እንቅልፍ ደሞ ተኛ አለው። ወጃ ነዓም ያ اخዋ አንነውም العميق قالوا علماءቹ ጥልቅ የሆነው ጥሩ እንቅልፍ የሚተኛ ዋለ اذا لم يكن عليك للناس حقوق اخذتها بالغصب كسو لسو ያደረገው በደል የሰው ገንዘብ ካልበላ ከሰው ጠብ ከሌለ የምትተኛው የህፃን እንቅልፍ ነው የምትተኛው አሉ። لكن ሰውን የበደልክ ከሆነ የሰውን ገንዘብ የበላህ ከሆነ ብዙ ቆሻሻ ነገር ካለህ ግን እንቅልፍ አይወስድብም ይሐቀ ነው። ጃ ዑመር ልንገራችሁ ይሄን ትንሽ ነገር ነች እቺ። ዑመር አንድ ጊዜ በመዲና በመንገድ ያልፍ ነበር። ህፃኖች 15 20 የሚሆኑ ህፃኖች ኳስ ይጫወቱ ነበር እዛ ህፃኖች ናቸው። ዑመር ሲመጣ ታቃላችሁ ያቆታል እንደዚህ ህፃኖች ሁሉም እኮ ነው ልክ እንደርግብ ዘሎ ዘሎ ዘሎ ዘሎ ከመንገዱ ወጡና ቦታውን ባዶ አደረጉት። ፈሩ ዑመር መጣ ብለው አንድ ልጅ ብቻ አልሸሸም። አሁን ዑመር ገረመው። فقال له يا ولد له ሁሉ ሸሽተዋል እኔ ስመጣ አንተ ለምን አትሸሽም አለው። ልጁ እንግዲህ ተመልከቱ ከህፃንነቱ ይሄን ጀግንነት ያዘ ምን ሊሆን ነው ነገ ምን አለው ታቃላችሁ? قال يا امير المؤمنين له نعم انا لم ارتكب جريمه فاخاف منك هاتيات على دركم وانجل على دركم كانت اندفرا لمن اسفراني كانت من اسفراني يا درغوت وانجل يلما له طيب لا اخاف ان تعاقبني انداتقطاني لمن فر الله وانجل يا درغوت نغير يلما له والطريق واسع يا امير المؤمنين من قد دمو سفي نو ان كان لانت لشي سو يمياسلف نو قالو لم اضايقك ني من قدن الزقهم فلماذا اهرب وانجل يلني يمكن تالفرام من قدو على طاببكم من قدو بزو سو يمياسلف نو لمن شش الله قالو فعجب عمر بهذا الولد فقال من أنت يا ابن يا ابني يعني أنا فلان دزي دزي قرموا دزي أيونا يسويو سيكون له شأن عليه يسويو ترى سوى دلم نجي على من ميجزا سونو عليه إسأن له إسأن كونه والله لوجيكو كونه لمن ششال من أتفانو مشاشاو مكنياتهم راسو يسلم التمام من عدالة سلال لو لجو سلام سلالة أفانو ما طيب عمر بن عبد العزيز يبالو تاك الله شو تاريكو ينقر كوات شو عندك أن سو بمدينانو ينبرو عندو يعراق أقر قجي طبعا بعمر بن عبد العزيز سرهونو أقرون يمي قزا مارثنو فرانا دبداب بلا كلت لعمر بن عبد العزيز يا أميرا لو يجي اللهبت كتما تنش فرات شاسلا لن سور اندنا در قلات فك أدلنا لو سور تاك الله شو مندنو؟ أتقر لمسالي نازريت كتما بزوت ألاتوش بزا بزا سلمي متو أتقر اندنا رقلات فك أدلين بلو ودع عمر بن ودع عمر بن عبد العزيز لا كمالتنو ياو أقرقجو عمر بن عبد العزيز من ألو مسالات شو اعمل للمدينة سور العدل عدل أرقنا فتح كادر رك كسو كالتقاتشة سو كالتزلمك من نو ثلاث يميمتا إن يأقرون أتقر عدالة أرقالو اعدل بين الناس ولا تخاف عدالة كان اللي هجن بزين يفرهونا لأقرو أتقر يدر يفرلكو من دنو عدالة سليل اللي هنوالو والله بتامي قرمان مرس لكن أهون يمتسموت ليلا يا عمر بن عبد العزيز قن شن كلات إما يكبرون أو لم إما نقرأ شواهم تمل الشيء يهتاشن أنهار تكسر له النزي سوش ناتشو ويس كسما يورد ملائكوش ناتشون وملو أهون عند نقر لتأيك أتشون دموش عند قد داي بنوره بأقراتشن ولا بزي أقر ولا بأمريكا ولا بأي كلام عند يبيت قد داي بنوره يمريت قد داي بنوره ياند درجت قد داي بنوره ويمي عند هلت قبيلة تلق قد داي بنوره يهن نقر لمفتات ودا عند نيو قبيلة تهدال نقنا سو ودا سدستانيات عبيا يعني ياسال لفهال السو دمو ودا أسر نيو يدانيا كفل ياسال لفهال نقنا سو دمو يوست قد داي مستر ياسال لفهال ين هن ستل سنت ورنو قدايو يما يستكاكل بزوال نانتي بأمريكا لا شو ممكن اتاقوم هنا باقراتشن هيدونا يتكفتو فايل لان دي ما يربا قداي سنت امت يقبل للالي على اللمن دي وندموش استيلن قراتشو يا فلسطينيان قداي سنت ادرقي تقل كجمرو بيتشا سلسة امت هنا لان دي تمات ربا تنش مريت سلسة أمت إسرائيل دي تتشعوتك أمريكا دي تتشعوتك هكا الله شون أنت عند قضية صغيرة طيب للام للام أمتو ولكن أهون من أقراتشو حقيقة النزي سوش ودنيا بمرلسون دي تيوان نبر ألم عمر بن عبد العزيز هو أمير وكان في المدينة تمام السومي قزاوي نبر مريت عراق سوريا بل اسك تشاينا اسك نورث امريكا اسك نورث افريكا اسك سيبيريا طبعا كذاب فيت نبر عمر بن الخطاب عثمان بن عفان علي بن ابي طالب ينهل النزي بمولو ينبروا الامويين العباسيين من بالو هلو انت فويت يعني اقرون بمولو اسفافتو يهدو ناتشو عمر بن عبد العزيز مجرشا يمتاو ينهل سفي اقر ميقزا ينبرونو تملكتون قدي من دادر رقا عمر عند أجر نبر بس سرنو سمر قند يمبالو أجر نبر عند تلك كتمانو سمر قند تبالامج أهون يا عمر بن عبد العزيز والتادرج يتشن كتما لمكفت بلو والتادرج هيدو مالتنو مكنياتهم يتش كتما يا كريستيان كتما نبرج أهون يهن نجر لمكفت بلو هيدو بس لمنا عند هقا له لا شماوك ألا باتشو يفلقون أجر لمكفت كهيد كانتي ሶስት ቀን እድል ተሰጣቸዋል ሁለተኛ ደግሞ ሶስት ምርጫ ተሰጣቸዋል ልብ በሉ ይሄን ነገ ጠይቃቸዋለሁ ማክሰኞ ሶስት ቀን እድል ተሰጣቸዋል ጦርነት ከመክፈት ሁለተኛ ሶስት ምርጫ ተሰጣቸዋል። ሶስት ቀን ለምንድነው ትላ ምንድነው መጀመሪያ ሶስት ምርጫ ነው ተሰጣቸው እናንተ ሰዎች ትላቸዋል። አይደለም እንግዲህ ጦርነት ደሞ ዝም ብለ አይጀመርም። ጦርነቱ እነሱ ነገር ሲፈልጉ ናቸው። ጦርነት ዝም ብለ በስልምና እንትን የለም። አሁን ምን ትላቸዋል? አስሊሙ ተስለሙ ወደ ስልምና ግቡና እንዳላችሁ አሚራችሁ እሱ ነው መሬታችሁ ለእናንተ ነው ምናችሁ ለእናንተ ነው በቃ አስሊሙ ተስለሙ እሺ አናሰልምም ካሉስ طيب ادفعوا الجزيه ግብር ከፍላችሁ በሰላም ኑሩ የሁለተኛ ምርጫ ነው ግብር ማን ከፍልም ስልምና ማን ፈልግም አሉ እንግዲህ ይላል ሶስት ቀን ተሰጣችኋል ጦርነት ልንከፍት ነው እነዚህ ይሄ በቃ የማይንቀሳቀስ ህግ ነው በእስልምና ይሄ ነገር እስላሞች ብዙ አያቆቱም ስለዚህ አሁን የዑመር ኢብኑ አብዱል አዚዝ ወታደሮች ወደዛ ሰመረቀ እንደሄዱና ከዛ በኋላ እነዚህ ሶስት ሸርጦች ያደርጉ ያኒ አስሊሙ ተስለሙ ሳይሉ ወይም ደግሞ ግብር ክፈሉና በሰላም ኑሩ ሳይሉ ወይም ጦርነት እንዋጋለን ሳይሉ ሁለተኛ ደግሞ ሶስት ቀን እድል ሳይሰጧቸው አላጡል ሄዱና አታካ ደረጉና ከተማው በስንት ሰዓት ያዙት በቃ ህዝቡ በሙሉ ተማረከ አገሩ በእስልምና ቁጥጥር ወጣ ገባ ማለት ነው። እነዛ ክርስቲያኖች ቀሳውስት የነበሩ የእስልምና ሃይማኖት ህግና ደንብ ያቃሉ ክብር ያለው ህግና በጣም ያማረ ህግ መሆኑን ያቃሉ። ምንድነው ሶስት ቀን አልተሰጡም ሶስት ምርጫ አልተሰጡም ይሁን ሁሉ አይተው ደብዳቤ ወደ ዑመር ኢብኑ አብዱል አዚዝ ወደ መዲና ላኩ ማለት ነው። ከኔ ጋር አላችሁ ወንድሞች ሰውየው የተላከው አንድ ወረቀት ነው ነጭ ወረቀት ተጽፎ የአሚር المؤمنين እናንተ እስላሞች በህጋችሁና በደንባችሁ እንዴት የመሰለ ወርቅ ህግ ነው የተወላችሁ መሐመድ ሶስት ቀን እንዳትሰጡኝ ያንተ የጦር መሪ ሶስት ቀን ሳይሰጠን ሶስት ምርጫ ሳይሰጠን ቀጣ ወደ ሀገሩ ገባና አገሩን ኮንከር አደረገው እና እባክህ ያንተን ፍትህ እንፈልጋለን የሚሉ ደብዳቤ ላኩለት። ሰውየው መጣ ወደ መዲና ገባ አሚር المؤمنين የታለ ያለ አሁን እሱ የምጠብቀው ምንድነው ፎቅ የኃይለ ስላሴ ግብ ነው የሚፈልገው አሁን የአጼ ምኒልክ ግብ ነው የሚፈልገው እሱ ሄደና ከዛ በኋላ አንዱ በዛ ሄደህ በዛ ይለዋል አንዱ በዛ ሄደህ በዛ ይለዋል ሁለት ሶስት ጊዜ ከሆነ የአሚር المؤمنين ቤት ረግጠው አለፈ ምክንያቱም ተራ ቤት ነው ከዛ በኋላ ጀነንቱሙን ያለ ያኺ አሳበዳችሁኝ እኮ እናንተ አሚር المؤمنين ቤቱ የት ነው ሲሉት ያኺ ስማለው በዚህ አርገህ በቃ ይህችን ነገር አጠፋ አርገህ ወደ ቀኝ ስትሄድ እዛ ታገኘዋለህ አሉት። ከዛ በኋላ ሰውየው ወረቀቱን ይዘ ሄደ ሰውም ይጠብቀው ትልቁ ፎቅና 1000 ወታደር 1000 ፈረስና እንትን ይፈልጋል ሳይለካ እመኑት ወንድሞች እመኑት አትመኑት አሚር المؤمنين ዑመር ኢብኑ አብዱል አዚዝ ምን ሲያረግ ቆየው ታውቃለህ ቤቱ በጭቃ እየለጠፈ የፈረሰው ቤቱ በጭቃ እንትን ያስተካከለ ሚስቱ በመስኮት ሆና ጭቃ ታቀበለዋለች እሱ ደግሞ ከመስኮት ውጭ ሆኖ የውጭ ግድግዳው በጭቃ እየለጣጠፈ ቆየው ማለት ነው። ሰውየው መጣ ምን አለው መሰለ አንተ ጠያን አለው ጠያን ማለት ያኒ ጭቃ የምታቦካ ማለት ነው አንተ ጭቃ የምታቦካው ሰው አረ አሚር المؤمنين ዑመር ኢብኑ አብዱል አዚዝ ቤት የት ነው እኮ ኮበለልኩ እኮ የት ነው አለው ምን ትፈልጋለህ አለው እሱን ፈልጋለሁ እሱማ አግኝተው አላለው እንዴት ነው ማገኘው እኔ ነኝ አለው አንተ ዑመር ኢብኑ አብዱል አዚዝ قال نعم ምን ትፈልጋለህ አለው ሰውየው በቃ ተርበከበከ እንደዚህ እሺ እንግዲህ እኔ ከሰመረቀ እንደነ የመጣሁ ስንት ቀን በእግሬ ነው የመጣሁ አለው ይህችን ደብዳቤ የሰመረቀ እንድ ላኩል ተሰወሩ እንግዲህ እዚህ ላይ ተመልከቱ ገና ዑመር ኢብኑ አብዱል አዚዝ እጁ ጭቃ ነው ያለው ወረቀቱን አነበበና በኦፊሱ ገብተው ሰክሬተሩ ጠርተው ታይፕራይት እንትን አድርገው ፋይሎቹ ከፍተው እንትኑ የህግ ጠበቃ አምጥተው ነገ ተመለስ ከነገ ወዲያ ተመለስ ከአንድ ሳምንት ተመለስ ሳይል እኮ ነው ገና በጭቃ ተጥለቅቆ እጁ ወረቀቱን አነበበና ምን አደረገ ታውቃላችሁ? ውሃ አርጎ እጁን አጠባጠብ አርገና ወረቀቱ ገለበጠው። ወረቀቱ አዲስም አላመጣም ገልብጦ በዛ በጀርባው ላይ ምን አለ? هذا من عبد الله عمر بن عمر بن عبد العزيز الى خادمنا او الى عاملنا فلان በዛ يعني የጦር መሪ ማለት ነው። ይሄን ደብዳቤ ከመጣ አለው ጠቅላላ ወታደሮችን በሙሉ ከከተማ ውጣ ነው ከከተማ አስወጣቸውና ከተማው በሙሉ ለነዛ ክርስቲያኖች ይረከባለ። ከዛ አንድ ዳኛ አርጓለ አንድ ዳኛ አርጉና የነሱ ቀሳውስና ያንተ መሪዎች ሁለቱም ሁለታችሁም በአንድ ዳኛ ቀረቡና ዳኛው የፈረደው ፍርዱን ተቀብለህ ወደ አገር ተመለሳለሁ። ኡፍ والله العظيم ني አንዳንድ ጊዜ ህልና ይኮነው የሚመጣው እንደዚህ ሰማ የአገር ጉዳይ ኮነው ይ የቀበሌ ያንድ ቤት ምናምን አይደለም አገር መስጠት ወይ መውሰድ ነው። ይሄን ደብዳቤ ሰውየው አየውና አረ አምር ኢብኑ አብዱል አዚዝ ኮተጫወተብኝኩ አሸፈብኝኩ ምን ልታረግ ነው ይህች ጽፍ ብሎ በቃ ላኪን አማና ነውና ይጀሄዳለሁ ብሎ ወደ አገሩ ተመለሰ ወደ እንትሩ ወደ ሰመረቀል። አሁን እዛ የነበሩ መሪዎች ሰበሰባቸውና ምን አመጣሃሉት ይሄን ወረቀት ሰጠኝ ይሄማ የኛ ነው አው በስተጀርባው የውሎ ተመልከቱ በስተጀርባው ሲያዩ አንተ አሚራችን አለ ጠቅላላ ወታደሮች ይዘ ከከተማው ወጣ ሁለታችሁም የሚዳኛ አንድ ዳኛ አርጉና ተፈረዱ። ከዛ በኋላ ዳኛው ወጣ ብሎ ከፈረደ ወታደሮቹ ይዘ ወደ መዲና ተመለሳሉ። ከዛ በኋላ ይህ ወረቀትን ማሾፍ ነው ምናምን ነው ብለው ከዛ ውስጥ ወደዛ የጦሩ መሪ ሄዱና ሰጡት። ምን አደረገሱ? ተቀላላ ወታደሮቹ እንዳሉ አስወጣቸው ከከተማው። ከዛ በኋላ ከነሱ ሽማግሌ አመጣና ከሱ ደሞ ሽማግሌ አውለው ማን ይፍረደን አሉ። አንድ ፈራጅ መረጡና ከዛ በእስልምና ህግ ምንድነው የሚለው 3 ቀን እድል መስጠት ነበረብህ 3 ምርጫ መስጠት ነበረብህ አሉትና ውጣ አሉትና ፈራጁ ምን ፈረደ? የእስላም ወታደሮች ቀጣ ወጥተው እንዲመለሱ። የሰመረቀንድ ክርስቲያኖችና ይሁዶች የነበሩ እዛ በጣም ድንቅ ሆነባቸው። ምንድነው ይሄ? ይሄ ዲን አይደለም ይሄ የሰማይ ዲን ነው አሉና ግማሽ የሰመረቀንድ ህዝብ በሙሉ በአንድ ሰዓት قالوا اشهد ونشهد ان لا اله الا الله ونشهد ان محمد رسول الله اسلم بمن ببطاش ورقه بمن بعداله بفت اسلموا له بس انت طورنت ليسلموا يما يتشلو بعمر عداله بزي اسلموا معناته يهن عداله نو الله يفلقوا واذا حكمتم بين الناس فاحكموا بالعدل ان تحكموا بالعدل يالو يه نغر نو تغبابان وندموش ولا التغبابان. ولذلك عداله يما يدرك سو سون يميزلم سو الله سبحانه وتعالى بالقران تلك يمسفر ايا نو يتناغرو قال ولا تحسبن الله غافلا عما يعمل الظالمون انما يؤخرهم ليوم تشخص فيه الابصار. نعم አላህ የተኛ እንዳይመስላችሁ አላህ እንቅልፍ የወሰደው አላህ ተዘንግቶ እንዳይመስላችሁ እናንተ ዝልም አብዙ ነገ ግን በአላህ እጅ ስለምትታርፉ ተጠንቀቁ። አላህ አይረሳም يمهل ولا يهمل الى العرب አላህ እድል ነው የሚሰጥህ እንጂ ያን ችላ አይልም ለተዘለመው ዛሬም ነገም እንትን ይወስዳል ይላል። እሺ ይሄን ካልኩ በኋላ እንደተለመደው 5 ደቂቃ እናሳርፍና ከዛ የማታንስ አያለች ያይሁ الذين امنوا اطيعوا الله واطيعوا الرسول واولي الامر منكم فان تنازعتم لنا ከዛ ቀጥሎ ያለው አያ ኢንሻአላህ አሁን 10 ደቂቃ ትንሽ እናሳርፍ እላችኋለሁ። ሻህን ጠጣ ደሞ ደክማቸዋል በዚህ ወር እኔ ደስ አላለኝም ሻህም የለም የመጣው ነበር ህብህብ ርሽቅ የለም ዝግንም የለም ዶሮ ወጥም የለም ምን ነካቸው ወንድሞች ገንዘብ አይከፈልበትም እስቲ አፍሩስ ዘርዝሩት እስቲ አምጥ አይዋ እንደዚህ አይስክሪም ምናምን አውሩሩት ቀዝቃዛ ውሃ سلزي أمس دقيقة بزي أمس دقيقة شاننا واي تتان إن شاء الله أخي في الله قال لي ويم أبو أنس قال لي لتبع لو نقرت النش يعني بياسام مروت النان تندسي لنيال مايك فري لا تشوالو. السلام عليكم ورحمة الله وبركاته. أمت الله مايك سلك أنت متلك قال لي شندقنا أني أدمن سلونش أوكي جزاكم الله خير الجزاء وأحسن الله إليكم أستاذ أبو محمد. سبحان الله متشم يأسلمنا تأمنا يأسلمنا ملكام قصة تاوج تزرزرو عيابكم بنقرات اللي أبو محمد ني الزيلاي بنام هنا بيساون ملاكو سوه اللو بسميت سمت تبلو سلنبرن ومنم تزايلهم كذا تملسه ينيو أبباهم هنا بناو وتتو من آمنوا لملاك والله يجم الشعي لما يصفهم ودم أبراري أو كم هيدي بفيت الأخ أبو عثيمين أمكوان لهنا متاه ولكم باك بلنا ألا وتتوال أبو عثيمين الله أكبر خير إن شاء الله. بسم الله الرحمن الرحيم وبه نستعين على أمور الدنيا والدين وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين. يا إخوة أني زاري كالتمارنا وتمرت زاري كالتمارنا وتمرت وأنو ساسبنا ساسلاسل ينبرو أسلمنا أن الزين سوش أستنا قدوال يودك أجال إن شاء الله يودك أجال توت أي ستاتشو كتشادر قد والله أن الزين سوش سنناي عندنا نجر لنازن الله شو يقبل لنازن الله شو يقبل الله سبحانه وتعالى سوّج بملكام نيتات سمارتو ملكام النجار يزو سوني يمكرونا يا الله نجر يستعوسو بعد لبت ساعات الناس دقمو يلا شو منا يهجو يلا شو يزو يمطال من النادر قاتشو الله سبحانه وتعالى هداية استعجو إنيانم من دزاك كمهون الله يقلع قلن الحمد لله رب العالمين مالتنا الحمد لله ونكوانا نيبا أنت وتعالى ونكون يبنو الله نما مسكننا ليلان يو سهسبنا سهسلاسلين ببرو يا إخوة أسلمنا أنبل عينا اللو جورو اللو انكسك كاسي وشخلو اللوت يوم القيامة أسلمنا راسو أكالات نروت سون هلو بمن ملكون دم يستناقر بسلي أي ملكو يمجلد بطوني تال عندنا جهنم آنات لاي سراط هنو يزرقانا بدنيا سيكبروت ينبرو يكبرات شوان بدنيا سيبدلو تلنبرو تلقمو يبدلات شوان لينام لينام كسمي مسرطة لتليا يونقراتوش في الحياة الدنيا أهون تاريكات شو يستتكسلن على رأسهم رسول الله صلى الله عليه وسلم يمجمر يا إمامات شو نبيات هنا عليه الصلاة والسلام كذابتا جالو صحابة وكسر وصراه اللو أن الزان سووش باستنا قدبت مستنقدو ليلوش اندن يعينتون قدوش سيمتو من السماوي هنا البلاج تقمت عليك أسلم الله ننسالو أستنا قادنا ونبر تلك شما قلسو ونبر دقاق سووش أستنا قدو سيابكا ليلوش دمو ينعينتوش سيمتو لت من السماوان ألف ألف فيال كل أستوصاتهن الله سبحانه وتعالى إن الله يأمركم أن تؤدوا الأمانات إلى أهلها يملوا آية سبب النزول عثمان ابن أبي طلحة رضي الله عنه وارضاه وجمر يأسلمنا الله سبحانه وتعالى تقبار يوفقا الله سبحانه وتعالى تقبار يوفقا وريب التشهنا وقن يتقبار مجمر يورينونا كوري ولا تقبار كدل الله بوري بتشاي ما يقرو دقاقي الله بارو تشادرقن يتكبر سوتش ميبلن جزاك الله خيرا ويسبر عثمان بن ابي طلحه مكان سكفتو كصحابه وجه مكاكل مكان كفتو سيقبو عندند بسميت يتناقروا له كعثمان بن ابي طلحه قل فوسي منجقتم هايل يتمولابت نبره كعبان سيكفتوم بزو نغراتوچ تنغروال نبياچن صلى الله عليه وسلم قال أنجتهاچو دفتو نو يجبوت الله هوي بتشه كفتكو باريهنم ردة تلاتوچه ماشين نفكيالو ማንኛውም ስኬት በሙሉ ወደ አላህ ሱብሃነሁ ወተዓላ ያስጠጉ ገቡና ቁልፉን ከዑስማን ኢብኑ አቢ ጣልሃ ከተቀበሉ በኋላ መካን ከፍተው ከዓባው ከፍተው ገብተው ቢላል ረዲየላሁ ዐንሁ ወርዳ አብሯቸው ነበረ። ከዓባ ውስጥ ሁለት ረከዓ ሰግደዋል። መጨረሻ ላይ ቁልፉ መልሰው ለዑስማን ኢብኑ አቢ ጣልሃ ሰጥተውታል። ሲሰጡትም እስከ መጨረሻ ድረስ ይህ ቁልፍ ከናንተ ዘር እንዳይወጣ ብለው ነው የሰጧቸው። እሱ ሲሞት ለልጆቹ ይረከባል፣ ልጆቹ ሲሞቱ ለልጅ ልጅ ይረከባል። የካዕባ ቁልፍ እንግዲህ በዚህ መልኩ ከነቢያችን ሰለላሁ ዐለይሂ ወሰለም ተረክበውታል። طيب ነቢያችን ናቸው ዐለይሂ ሰላቱ ወሰላም፣ እኛ የነቢያችን ተከታዮች ነን። በአሁኑ ሰዓት ወቅታዊ ጉዳይ ላይ ልውሰዳችሁ። አገራችን እየተደረገ ያለው መሳጅዶች አንዳንዶቹ በራሳቸው ነው የሰሩት፣ አንዳንዶቹ ደግሞ ጀማዓው ተሰባስቦ ሰርቶታል። ኢማም መርጠው ተቀምጠዋል። ከኋላ መጥተው ነብያችንን እንወዳለን የሚሉ ሰዎች ደግሞ ምን እየሰሩ እንደሆነ ማንኛውም ሙስሊም ሊረዳው ይገባል። ነብያችን አለይሂ ሰላቱ ወሰላም መካ ከፍተው ምን ሰሩ? በአሁኑ ሰዓት እየሰሩ ያሉ ሰዎችስ እስልምናን ይወክላሉ ወይ? ነቢያችን አለይሂ ሰላቱ ወሰላም ወደ 10,000 የሚገመት ወታደሮች ይዘው 2,000 የሚሆኑ ሙርከኞች ወደ እሳቸው በባርነት መልኩ ሲመጡ ነቢዩ አለይሂ ሰላቱ ወሰላም እነዛ ሰዎች ዛሬ ባሮች ሆነው የቀረቡት ትላንትና ነቢያችንን ለመግደል ሲጣጣሩ የነበሩ ናቸው አልሳካላቸው ብሎ እንጂ። ነቢዩ አለይሂ ሰላቱ ወሰላም ምንድን ያሏቸው? اذهبوا فانتم الطلقاء نطعناችሁ እናንተው ሂዱ አሏቸው። هذا هو قدوتنا واسوتنا محمد صلى الله عليه وسلم نبي عليه الصلاه والسلام باند بتاቸው ምን ብለዋል? ادين امانه الى من ائتمنك ولا تخن من خانك አደራን ስጥ፣ አማና ወደ ሰጠህ ሰው ስጥ፣ ያታለለህን ሰው አታታል አሉ عليه الصلاه والسلام። መካን ለቀው ሲወጡ የቁረይሾች ንብረት ባደራ መልኩ ከነቢያችን ዘንድ የተቀመጠ ነበር። ምን አድርገውት ሄዱ? ዓለም ያወቀው ፀሐይ የሞቀው ነው። የጠላቶቼ ንብረት ነው የታባታቸው አላሉ። ለእያንዳንዱ ሰው እንዲሰጥላቸው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ወርዳ ቦታቸው አስቀምጠው ይሄ የከነ ንብረት ነው ለከነ ስጠው፣ ይሄ የከነ ነው። ምናልባትም እነዛ ሰዎች ነቢያችንን ለመግደል የሚያሳድዱ ሰዎች ናቸው። هذا هو اسوتنا وقدوتنا محمد صلى الله عليه وسلم ايات لي انتم ادوا الامان ان الله يأمركم الله سبحانه وتعالى يذاچوحل امانه فت ادرا بتككل اندتسطو ودمان ودمؤمنوچ نو ودمسلموچ نو لا الى كافه الناس ودسوچ باتقالاي مسلم يهون نن مسلم عداله يجد نو አንዳንድ ጊዜ በተለያዩ ቦታ የምንሰማቸው አሉ። የተቃዋሚ ከተቃዋሚ በኩል ከሆነ ለተቃዋሚ የሚሰጠው ሐታ ጥሩ ስራ ቢኖረውም እንኳን አይታይለትም አይወሳም የሚሉ ወንድሞች እና እህቶችም እየሰማን ነው በየቦታው። ሌላኛው ዑመር ኢብኑ አልኸጣብ፣ ዑመር ኢብኑ አብዱልዓዚዝ፣ ዓሊ ኢብኑ አቢ ጣሊብ፣ ሌሎችም ሰሓባዎች ያላቸው በዓዳላ በኩል ያላቸው ብናይ ወላሂ በጣም ብዙና ብዙ ነው። ከነዛ መካከል ግን ከኪስራ የመጣው በል ዓዚሙ ኪስራ ሁርሙዛን የሚባለው ተማርኮ ሲመጣ አሚሩል ሙእሚኒን የታለ ብለው ህንፃው እየጠበቀ ያለ አሚሩል ሙእሚኒን ዑመር ኢብኑል ኸጣብ እንደምታውቁት ዛሂድ ነው። ኻኢፍ ለረቢሂ ሱብሓነሁ ወተዓላ ሁለት ጫማዎቹ ተንተርሶ አፈር ላይ ምንጣፍ የለው ትራስ የለው ተኝቶ ሲያየው ምንድነው ያለው? አደልተ ፈአሚንተ ፈኒምት ሶስት ቃላቶች። ፍትሃዊ ሆንክ ሰላም ማገኘህ ተኛህም። በዱንያም በአኺራም በትክክለኛ የሆነ በፍትህ ያደረ ሰው አዳላ ያለው ሰው አማን ሰላም ነው። ምንም የሚሰጋው ነገር የለውም። ስጋት የሚባል አያጋጥመው። ፈኒምታ እንቅልፍም ትተኛለህ። እንቅልፍ የሚመጣው ጭንቀት ካለለ ነው። ጭንቀት እያለ እንቅልፍ አይመጣም። ሌላኛው አላህ ሱብሃነ ወተዓላ አዳላ ላሊላቸው ሰዎች ያስቀመጠው ዛቻ ነው። ولا تحسبن الله غافلا عما يعمل الظالمون يمنو وهذا وبالله التوفيق الله سبحانه وتعالى عادل يستن كذيو ايايزن ما يتم يمجبان يوم القيامه سيقرب عدالا اندم يطفى نبياتنا عليه الصلاه والسلام بتم بيتمركو تناغراوال عدالا طفال بهون ساعه بغزو بوتا بتلي بمسلموت زند عدالا يطفى نونا وندمهتوچ ان شاء الله ለዚ አዳላ ስንናገርም ስንሰራም ፍርድ ስንሰጥም የተለያየ ነገር ስናደርግም ፍትሃዊነት የተሞላበት አካሄድ ይሁን ይገባዋል። አላህ ያግራልን። وهذا بالله التوفيق አስረዘምኩ አባቹ አፉ በሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስምንተኛው አያ እንደሰማችሁት ነው። እኔም ተናገርኩት አኺላም ተናገረ በሁሉ አቅጣጫ ገለጽባት ማለት ነው። አሁን 59ኛው አያ ምን ይላል? يا ايها الذين امنوا اطيعوا الله واطيعوا الرسول واولي الامر منكم فان تنازعتم في شيء فردوه الى الله والرسول ان كنتم تؤمنون بالله واليوم الاخر ذلك خير واحسن تاويلا. هذه الايه ونمشنا هتوچ هي قاعده يچ ايه عند تلك مسسونچ لكل من يناقشك يمكركره سو قال እስላም የሚከራከር እስላም ነው። እንግዲህ እዚህ ላይ እስላም ሆኖ በቢድዓና በሐላል በሐራም በምን በምን የሚከራከር ሰው ካለ ትልቁ መሰሶና ትልቁ በእጅ የምትይዘው አያ ይህች አያ ነች አለ። هذا فيما يحصل بما خلاف بينك وبين اي مسلم ان كان عالما ان كان جاهلا يهن አያ ተጠቀምበት ይላሉ። انظروا الى ما يقع فيه من المتناقشين يا اخوه عنده من على ولا عنده اذا اختلفنا انا وانت الى من نلجا له اننا انت كتساسابننا على مغبابات كتغني دينن بتملكته معناته وديت نو من هدهو بلا طيقو عنده من على قال الى العلماء له اننا انت قال تسمعمان قال تغبابان ود علماء نهدالنا له ወመጀመሪያው ግን ከሱ የበለጠ ፍቅህ ነው ያለው። መጀመሪያው ምን አለው? ላ አለው። ከተሳሳብን ካልተስማማን ወደ ዑለማ አንሄድም አለው። قال لماذا وديت نهيد እንግዲ قال لان بعض العلماء من يخطئ ومن يميل الى مذهبه او مذهب معين ومن بنى علمه على القياس والراي والاجتهاد ወደ ዑለማ አንሄድም አለው። ምክንያቱም አንዳንድ ዑለማዎች አሉ ያንድ መዝሐብ ይዘው ስንት የቁርአን ቃልና የሐዲስ ቁርአን የሐዲስ የነቢያችን ሐዲስና የአላህ ቁርአን ወደ ጎን አስቀምጠው መዝሐቤ ብሎ እዛም ይቆማል። እኛ መዝሐብ ምን ያርግልኛል? قال الله قال الرسول ይላል። አንዳንዶቹ ደግሞ አሉ ዑለማ ይተብሎ ብዙ ነገር የሚጠፋቸውና جاهሎችም አሉ። አንዳንድ ዑለማዎች አሉ ደሞ ቁርአን የሌለው ሐዲስ የሌለው በግምት በቂያስ ቂያስ የሚባለው በግምትና በራእይ ባስተያየት ወልኢጅቲሃድ በዚህ አይነት የሚሄዱ አሉ። فقال اذا الى من نلجا ወደ ዓለሞች ካል ሄድን ወዴት እንሄድ ብለ ጠየቀው። ሁለተኛው አንደኛው ምን አለ? قال الى الكتاب والسنه ዑለማዎች በኋላ አነ የሚመጡ እነና አንተ ካል ተግባባን ወደ ቁርአንና ወደ ሱና ከፍተን እናያለን አለው። ኢለም ነጅድ በቁርአንና በሱና ካላገኘ ነው ፍትህ ካላገኘ እንትኑ መልስ ካላገኘን ኢለሰሐባ የሰሐባ ጉዳይ ደሞ መልስ ካላገኘን ኢለልዑለማ አልሙዕተበሪን ثم አራተኛ ደሞ ነጅተሂድ ቢአንፉሲና ተመልከቱ። ይህን ቅድመ ተከተል ቅድመ ተከተሉ ልክ ዲኑን የሚያካሂድ ይህ ነገር ነው። መጀመሪያ አንድ ጥያቄ ሲጠየቅ አንድ ጉዳይ ሲነሳ አተኩረ የምታየው ቁርአን ነው። ከሱ ጎን ለጎን ሱና ነው። በቁርአንና በሱና ላታገኝ ትችላለህ አይደለም? አው ላታገኝ ትችላለህ። እኔ ለምሳሌ አንድ ምሳሌ ልስጣችሁ። እዚህ ላይ በሳውዲ አረቢያ በጣም ያስቸገረና ስንት ዑለማዎች በስንት ዑለማዎች ጠይቀን መልስ ያላገኘለት ደሞ ልናገኝለት ደሞ አንችልም። ምክንያቱም የኛ አገር የኛ ህዝቦች በሚመለከት ብቻ ነው ምን መሰላችሁሱ ለምሳሌ አንዲት ከሱዳን ወይም ከአዲስ አበባ ጠባን ስደት ስላለ መስል ስላለ ስሟ مثلا نقول خديجه بنت علي بنت محمد ስሟ ማን ነው خديجه አባቷ علي ነው አያቷ محمد ነው ይሄ ከአዲስ አበባ መጣች ወይም ከሱዳን መጣች ስትመጣ ግን خديجه ብላ አልመጣችም ሌላ የሚገዛ ቪዛ አገኘችና ሳዕዲያ بنت ابراهيم ابن مسعود ብላ መጣች ሳውዲ አረቢያ ገባች ስራ ጀመረች በሳውዲ አረቢያ በሙሉ የምትታወቀው በማን ነው ሳዕዲያ بنت ابراهيم ابن مسعود ሷ ግን ሳዕዲያ አይደለችም ሷ ኸዲጃ ነች እሺ ሰራና አንዱ ሊያገባት የሚፈልግ ይመጣል ዳሩኝ ይላል እሺ እንሰጣለን ይላል እንግዲህ አግብቷት በሳውዲ አረቢያ ስለሚቀመጥ ህጋዊ መሆን አለበት ጋብቻው ወደ ፍርድ ቤት ሄዶ በህግ ንካህ ማሰር አለበት ንካህ ካሰረ ደግሞ በፓስፖርት ውስጥ ያስገባታል አንድ ይሆናሉ እንደዚህ ካልሆነ ሚስትህ መሆንዋን ማረጋገጫ ወረቀት ከሌለ አንድ ደቂቃም ቢሆን ከሷ ጋር ከተገኘ ትስታሰራለ 3 ቀን በአራተኛው ቀን አገርህ ነው የሚያስገቡ እሺ አሁን እህታችን ኸዲጃ መጣች ባልየው ሊያገባት መጣ ለካ ኢቃማው ወይም ደሞ ፓስፖርት የሚለው ሳዕዲያ የኢብራሂም ልጅ የመስዑድ ልጅ ነው የሚለው እሷ ግን አባቷ አሊ ነው ቁመዋል ሊድራት ይፈልጋል አባቷ ሞጁድ ከሷ ጋር አለ አሁን ወደ ፍርድ ቤት ሄደን ምንድነው የምንለው ይህን ችግር 20 አመት ሆነዋል ስንከራከርበት መልስ አጣንልን ምን አርግ ወንድሞች አሁን እናንተ መፍትሄ አላችሁ ያኔ ቃዲ ቤት ብንሄድ ቃዲ የሚያውቀው ይቃማው ነው አይዲንቲቲ ካርድ ነው ሲያይ እዛ የተጻፈው ኸዲጃ ቢንት አሊ አሊ ግን የለም በህይወቱም የለም አባቷም አይደለም አባቷ ኢብራሂም ነው ለምሳሌ ወይም አባቷ አሊ ነው እሷ ግን ምን ብላ ነው መጣችው ሳዕዲያ ቢንት ኢብራሂም ብላ መጣች እንዴት እንደራት አሁን ማን ያግባት ولي امر من هنا وما انه اباته عليه قومه يسمع يايه نو جن بورقه تسمعما اندزي عينت شجر بزو انا غنيالن سلازي انا مندنو يهن نغير يمطاوت ود عالم ان هدم ودت ان هدالن ود كتاب والسنه ان هدالن كتاب والسنه كلا غنين ود صحابه انت ان هدالن يا صحابه نغير كلا غنين اهون يتكسكلاچو مثالي اندزي نو እና ወደ ዑለማ እንሄዳለን ዑለማዎቹ ጥረት በትግል መፍትሄ ካገኙ ጥሩ ካላገኙ ደግሞ ያኒ ያንተን ጥረት ታረጋለህ እሺ ስለዚህ يقول سبحانه وتعالى يا ايها الذين سويوا سكراكروا من عليه ቀጣ ወደ ኪታብ ወሱና ነው እንሄደው እንጂ ወደ የዑለማዎች ንግግር ከሄድንማ እንጠፋለን አለው طيب ከዛ ቀጥሎ ወንድሞች እና እህቶች በአያው መሰረት አንድ ነገር የተከለከለ አለ اتباع الرخص او اتباع الاسهل ولو كان ضعيفا انت ስለ አንድ ጉዳይ የምትፈልጉ انت شولكه ይሆናል እንዲሉህ ነው ስለዚህ ፍቃድ ለማግኘት ብለህ ትልቁ ማስረጃ በቁርአንና በሱና ያለ አረ ሼህ ኑር ሁሴን እኮ እንደዚህ አሉ ብለህ መሽሎኪያ ምትጠቀምበት በጣም መጥፎ ነው በዲናችን ምክንያቱም ካልተስማማችሁ ወይም ቀዲያ አንድ ቀዲያ ካላችሁ ወደ ቁርአንና ወደ ሱና ስላለ ቀጣ ወደዛ ነው የምንመለሰው وكل ما اختلفنا فيه اذا رددناه الى الله والرسول هذا يهن ነገር ካደረከ አንተ ማንኛውም ነገር ሲገጥመህ ወደ ቁርአንና ወደ ሱና ካሸጋገርከው በሱ ከተፈረድ ኢማን እንዳለህ አላህ መስክርሃል አለ ايمان انداله مسكر الله ستوال انديت تاقالن لان الايه تقول ان كنتم تؤمنون بالله واليوم الاخر سلاله انت قدياچو ويم دمو نغراچو بمولو ود الله ملسوت ود سنة ملسوت يمتامنو كهوني ونتنيا بالله يمتامنو كهوني እና ወደ ቁርአንና ወደ ሱና የማይሄድ እንግዲህ ኢማኑ ጎደሎ ማለት ነው። ለምሳሌ በአዲስ አበባ የሚደረገው በአገራችን የታወቀ ነው፣ እናንተም ታውቃላችሁ። አንድ ሴት ስትፈታ ከባልዋ ሸርዓ አልፈልግም በህገ መንግስት ነው የምፈልገው ብላ ግማሽ የባልዋን እንትን ትወስዳለች። ይህን አልደረሳችሁም እንደ ወንድሞች? ግማሽ የባልዋን ሀብት ትወስድና ጭልጥ ትላለች በዛ። እና ከዚህ መዳን አለብን ነው ምለው። ጠይብ ወጣዓቱ ላህ ወጣዓቱ ረሱሊላህ ሰለላሁ ዐለይሂ ወሰለም ሙተላዚመታን። አላህን ታዘዙ ነቢዩን ታዘዙ አንድ ጋ ነው የሚሄዱ፣ አንድ ጋ አይለያዩ። ቃል መን ዩጢዕ ላህ መን ዩጢዕ ረሱለ ፈቀድ አጣዓ አላህ። አንዳንዱ እንዲያውም የንትኑ የነቢዩን ጣዓ ያስቀድማል። መን ዩጢዑ ረሱለ ነቢያችን የተከታተለ የነቢያችን ትእዛዝ ያሟላ ፈቀድ አጣዓ አላህ አላህን የአላህን ትእዛዝ አሟላ ማለት ነው ይላል አላህ ሱብሓነሁ ወተዓላ። ጠይብ እንግዲህ አጢዑ ላህ ወአጢዑ ረሱል ወኡሊ ልአምር ሚንኩም። ኡሊ ልአምር ሚንኩም ማለት የአገሩ ገዢ፣ የአገሩ ሓክም፣ የአገሩ አሚር፣ የአገሩ መሪ ማለት ነው። የእነሱም ትእዛዝ ስሙ ይላል። አለ ራጅሕ ወልሑካም ወጣዓትሁም ኢነማ ተኩኑ ፊ ገይሪ ማዕስየት ላህ። የአላህን ቁጣ ከሌለበት አላህ ሓላል ያለው ካልሆነ ወይም አላህ ሓራም ያለው ሓላል ሊሉት ከፈለጉ አትከተሏቸው። ላኪን የአላህን ቃል የሚከተሉ ከሆነ ዳኞቹና አሚሮቹ መከታተል አለብን ይላል። ወኢነማ አማረን አላሁ ተዓላ ቢጣዓትህም እነሱን ታዘዙ ማለት እኮ እነሱ በኪታብና በሱና የሚፈርዱ ከሆኑ ነው እንጂ ኪታብ ወሱና አንፈልግም ዘወር በሉ ካሉ ደግሞ ጣዓ የላቸውም። እነሱም እነዛ የመሪ አገር ምናምን የሚለው ما نطيعه بالدين. نعم كذا بحالا علماء تشدمو لنغراچو اونته نو كقراننا كسننا كوطان عالم عالم عالم عالم بتشاكالن سنت علماء شالو يا خصوفيا ضالين مضلين سنت سو مياطفو علماء شالونا قتا ود قراننا ود سننا طغا معناتها لبن يعني يا يمن طيقو عالم አባታችን እንደዚህ አለ፣ አያቶቻችን እንደዚህ ነበሩ፣ ሸኻችን እንደዚህ አለ፣ መዝሐባችን እንደዚህ ነው የሚል ሳይሆን አላህ እንደዚህ አለ፣ ሐዲስ እንደዚህ አለ የሚለው ሰው ወደዛ ጠጋ ማለት አለብን። لذلك طاعتهم تكون تابعة لطاعة الله والرسول ولذلك لم يعطف أولي الأمر بل الله سبحانه وتعالى أطيعوا الله وأطيعوا الرسول لنا أطيعوا أولي الأمر لالم وأولي الأمر منكم على مكنياتهم እነዛ ኡሊ ልአምር የአገሩ መሪዎች አላህን ከታዘዙ ብቻ ነው የምንታዘዛቸው እንጂ የራሳቸው መታዘዝ የለባቸውም ለማለት የፈለግኩት ሊቀውሊህ ተዓላ ፈሩዱሁ ኢለላህ ወረሱል ኢንኩንቱም ትእሚኑነ ቢላሂ ወልየውም ልአኺር። ይችን አያ በዚህ ትጠቃለልና የእኛ ደርስም በዚህ ትጠቃለላ እንሻ አላህ። ነገ የነገ ሰው ያድርገን። አለም ተረ ኢለ ለዚነ የዝዑሙነ ብለን እንጀምራለን እንሻ አላህ። አሁን ያው ትንሽ ጊዜ ስላለን ደርሱ በዚህ ተጠቃልሎ ያለችን 15 ደቂቃ ከደርሱም ይሁን ከሌላ ትንሽ ጥያቄና መልስ ብናደርግ ደስ ይለኛል። የዛሬ ደርሳችን በዚህ ተጠቃልላል።